إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، أشهد أن لا إله إلا الله وأشهد أن محمدا عبده ورسوله، وصلى الله على خير خلق سيدنا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه ومن تبعاهم إحسان إلى يوم الدين. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الإيمان يزيد بالطاعة وينقص بالمعصية، كما لك النذر إيمان بطاعة بملك أمسرى عندما يأمرنا بونجل عندما يكنس عندما يمنع من تملك النذر على السنة والجماعة وهم مع ذلك كذي أملكا كتاشوغر لا يكفرون آيا كفرون أهل القبلة يكبلا نسوشن آيا كفرواشهم وده كبلا زورو يمسجدو سوشن كافروش آيلواشهم بمطلق المعافي عند ونجل سلسر روبتشا كافروش ناشو آيلواشهم والكبائر تللق ونجل بمسراتاشو بتشا آيا كفرواشهم كما يفعله الخوارج خوارجوش أما سيانوش عندما يدرقوت مالتنا خوارجوش عندما يخطموس عندما يدرقوم أهل السنة والجماعة من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو مسلم له مالنا وعليه ما علينا بلوان النبي عليه الصلاة والسلام إن يوم من سجدون صلاة كسجد ودنيا قبلة كزورة إرجعتن إن كتمجد يسو مسلمنا لن يالا نجر نفعك من أجل لسم الله بن يالا يالا كدتا بسم الله بلوان النبي عليه الصلاة والسلام لذين أهل القبلان آكل وانجل ثلاثة رابطة محرمات ثلاثة رابطة ثلاثة تعيون نجر ثلاثة دقة كافر عزبار أهل السنة وشاطوما الشيهين ومال لا يكفرون أهل القبلة وذي قبلان يزورون فوا يكفرون بمطلق المعافي إلا وانجل ثلاثة رابطة معافي المطلقنا مطلق المعافي هنا نجر قشن نجر الله مطلق الإسلامنا إسلام المطلق مطلق الإيماننا الإيمان المطلق مطلق في قدمنا مطلق من شرش عليه السنة طبعاً. أي وأهل السنة والجماعة مع أنهم يرون كما يتشوغر كما الملكة تشوغر أن الأعمال سرى داخلة مقباطاً كما استباتشوغر في مسمى الإيمان إيمان مبالو تقبار سرى مقباطاً كما من أشوغر وأنه يزيد بالطاعة بملكة سرى إيمان إمرا لك ما لتشوغر وينقص بالمعصية وينجلم إيمان يقود لك النسالة كما لتشوغر هم مع ذلك كذيها الصابة الشوغر لا يحكمون بالكفر فكهدة أي فردهم أي وسنهم على من يدعي الإسلام إسلامنا يبلو يمي من ناجر انتو كافر أي لسن ويستقبل الكعبة وده كعبة ذو يمي فجد أكل كافر أي لسن بمن بمطلق ارتكابه بمفتسم بكة المعاطي وانجل بمفتسم بكة التي هي دون الشرك الأكبر قتلك شرك بتاكيه من وانجل بمسرات بكة كافر عيلتهم المعاصي التي هي دون الشرك والكفر قتلك شركنا ككفر الأكبر بتاكيه من وانجل بمسرات بكة وذيك إبلان يزور منا ليدعي الإسلام أني مسلم أني من الأكل كافر عيلتهم من وانجل بمسرات بكة عيلتهم نعم جن عن جنجر نبت وانجل بمسرف إيماني كالنسى فطالي إيمانه يتفر أي وفير من ذلك ترون جرس سرع إيماني كمرا يهين كما من أكتنجر ملكان سرع إيمان لا يتسعنوا اندالو كما وقع تونا كما استباتو كما الملكة تاتو قر جن تلك معسيع بمسرفون عند المسلم وديك إبلا يمزور المسلم تلك وانجل كشرك ذاتك ككفر ذاتك هون درجو يعني بمسرفو بشتا كافر نو عائلتو لمن سري على سفرم لمن نكاب جلبا غلب بشكم عاكبه بطعامي نجر قوش نجر عبد عاكبه في الجمال دق امتا بتهيه بس اتماسي عجابك تا بتهيه دم كافرات البار ما لم تستحل لهذا يبك قلب الاسكال سرات شدر يهي يبك قلب اسكوم بان درسوا يهي ننفكو يبك قلب الويا درقو اندزهنو تبلو حكم درسوا በጣም ጠባብ ነው። አንድን ሰው ካፍር ለማለት እድሉ እጅግ በጣም የተዘጋጋ ጠባብ ነው። ያንንም ራሱ እከሌ ካፍር ነው ብለው ፈትዋ የሚሰጡት ምን خواص العلماء ይሆኑ እጅግ በጣም ታላቅ እውቀት ያላቸው ሊቃውንቶች ናቸው። የተወሰነ ሰው በደስጭት በነገር ተነስቶ እከሌ ካፍር ነው የሚለው ነገር አለ። ተጓዳ ተስከዚ ድረስ ይሄ እንደፈለገ ማታ ማታ እየፈከረ ሊመጣ ካፍር ነው ይባላል። ካፍር ነው አለ በመጠጣት በሶላቱ ካፍር ነው ካፍር አይደለም የዑለማዎች ራሳቸው አስተያየታል። አክሰረ ሙሐዲስ ካፍር ያደርጉትም የሆነ ነገር አለ። ወላኪን ሁን ወንጀል በመስራት በጣም ተነቃቂ የሚያስፈልገው እንደሆነ በጣም ተነጋግረናል። ወንጀል የሚሰራን ሰው የፈለገ ነገር ይሰራ ይበቃል ብሎ እስካልሰራ ድረስ እሱም ባያን ደርሶት እንጂ ካፍር ነው በጣም ይዘገነናል። በቃ كما يفعله الخوارج خوارج وتندم يعرضوا مكفرات حيث قالوا بلوا الكافرون من مكفرات ما لهم مكفرات وهم خوارج بلوا من قالوا من فعل كبيرة تلك وانجل فتما زنا يسرى يسرق يا عما يجدل من هذا الرجل تلك وانجل يسرى فهو في الدنيا في الدنيا لا كافر كهادين وفي الآخرة بالدنيا وعالم مخلد في النار جهنم يزوتر يزوتر الله لا يخرج منها ايوتا لا يخرج منها ايوتا لا يخرج منها ايوتا ذو جهنم يذكر الله من يكرهه من يكره كبائر كبيره كبائر يكره مالك هنا يكرهه من فعل دينا يوما واحد او مره واحده عند جزي عملت بنجس دموت يكرهه فمن عبد صنما الفتنة لك عندي شو عامتا تقوت اندام اللفن المتوترون عادي من المليين متين اللومن عادي هؤلاء الخوارج هؤلاء الخوارج اهل السنة والجماعة اي كفرة جن يا ايمانو دقري فالنسال من ملي وانجلون سفروا يا ايمانو دقري ياسقول الصلاة وانجلون سفروا انجي كايمان اندال لمولو بمولو هاي وطا فاهل السنة يرون ነው ምን አለ መሰለህ ሙከፍራቶች ኸዋሪጆች በጣም እንትን ይወጡ ኸዋሪጆች አሉ። ዋናዎቹ በአሊይ ዘመን የነበሩት ኸዋሪጆች ማለት ነው። ሙከፍራቶች አሁን ወመን ለም ይህኩም ቢማ አንዘለ አላህ ኡላኢከ ሁም አልካፊሩን ወመን ካፊኩን ሁም አልዛሊሙን የሚለውን አንቀጽ በመጠቀም እያንዳንዱ አካል ያፈሩታል። አሁን ለምሳሌ ሙከፍር በትህድ አዲስ አበባ የሚሆን ሙከፍር ከሆነ አንተ ካፊር ነህ ይላል። ሊማዳ አንከ ተህተ ነህ ይሄን ነገር ነው የሚያመጡት። ዋና ሐኪምያ ነው የሚገቡለት ወንጀል ውስጥ አይገቡ። ለምን ህዝብም አይቀበልም ይሄንን ባሁን ሰዓት አይሰማም ይሄን መስለኝ። ይሄንኛው አያ ግን ቁልጭ ያለ ቁርአን አያ አለ ሶስት አያዎች በአላህ በቁርአንና በሐዲስ ያልተገዛ አካል ሌላ ኮንስቲሽን የሚያስተዳድረው ከሆነ አውቶማቲካሊ ካፍር ነው ያለው። በቃ ሌላ ነገር ታውልም የለም። ይሄንን ያደረጉት አሁን ላይ ያሉት ኸዋሪጆች አሁን ላይ ያለው ሙከስራ هم اقرب الى الخوارج ودي خوارج امي امدزونو ناكسو بذاتات كهيد عشو بطعام انتن نقر الله قرد مكفل قدر مكفل من مكفل اين يستمال الدرسو ما دلس تدرسو هذا اين هنا ياسكب او زوت كفرتو ياسكب بسنزون ناكسو ولكتنيا عذر ايساتو عذر يلا عذر بلو نقر ايساتو عندي سو من مارنك بربت فتاسطو يهون شركيات نقر كسر عذر ايساتو لا عذر يلا ጃሂልያ ተወግዷል። አንድ ነገር ግን ደግሞ ምን ብለዋቸዋል መሰለህ ዑለማ ቡኻሪ ላይ የተረጋገ ያለ ሐዲስ አለ። ሰውየው ወንጀል ይሰራ ነበር። ወንጀል እየሰራ ያለ ድንገት እኔ አለ ተበተበና ልጆች ስሞት አጥቃጥሉኝና አመድ የሆነውን እኔን የፈጣጠለውን አመድ በትኑት ሲል የማለ ባየር ላይ ለቀቁ ተባህሩ ይግባል። ያ ሰው እንደዛ ተቃጥሎ ተበተነ። አላህ የሱን ያንን አመድን ሰበሰበና ጥያቄ ጠየቀው። ለምን እንደዛ አደረክ አለ። ለምን እንደዛ አደረክ ስለው አንተን ፈርቼ ነው አለ። አላህ ምህረት አደረገለት። ለዚህ ይሄ ሰው ራሱን መግደል ክልክል እንደሆነ እያወቀ መግደል አለብኝ ብሎ ሐታ ራሱ ቀደር ጋር እየተቃወመ ከአላህ ለመጥፋት ራሱ እያደረገው ነበር እያወቀው። ስለዚህ ዑዝር ይፈታል በእንጂል ብሎ መልሶላቸው አልገባችሁ መልኳችሁ። ይሄ ሰው እኮ ከአላህ ለማምለጥ ነው አመዳ ይሄንን አስከሬንን አቃጥሉትና አመድ ከሆነ በኋላ በትኑት አለ። ያ ተሰበሰበ አላህ ጠየቀው ነው ማለት ያማ ወይንም ይጠይቀዋል ማለት ነው። ግን ከአንሁ ወቃ ተደርጎ ነው ነብዩ አለይሂ ሰላቱ ወሰለም ሐዲሱን የተናገሩ። ይጠይቀው ለምን ይሄን ስራ ምን አነሳሳችሁ? አንተ ፊት ይሄን ሁሉ ወንጀል ሰርቼ እንደማስተመር የተላወቅ በቃ ለማምለጥ ነው የተጠቀሙት። ይሄ ሰውዬ ከአላህ ማምለጥን መሞገትና ወይም ማከብ ማለት ምን ውስጥ የሚያስገባል? ምን ውስጥ የሚያስገባው? አልነሳም አሜሪካውን ኩባር አልነሳም ማለት በእችን ትንሳኤን እንደመቃወም እኮ ነው። ግን ዑዝር ተሰጠውና ዳን። ስለዚህ ዑስር ይሰጣል የሚለው ከዚህ ተጠቅመዋል። እና ዑዝር የለም የሚለው እንትን የሚያመጡት ነገር አለ ነው መከራው ነው። አህሉ ሱና የራውና አህሉ ሱነቲ ወል ጀማዓት ይመለከታሉ። አንል ኡኹዋ ያስባሉ። አንል ኡኹዋ ወንድማማችነት አልኢማንያ ኢማናዊ ወንድማማችነት ሳቢተቱን ተረጋግጣለች። እንደ ጸናችና ማል ማዓሲ ከወንጀል ጋር ወንጀል ቢፈጽምም እንኳን አንድ ሰው በእኛና ወንጀል በሚሰራውና በማይሰራው ሰው መካከል ወንድማማችነት እንደጸናች ነው። ወንጀል ስለሰራ ከወንድማማችነት የሚያርቅ ነገር የለም። አንል ኡኹዋ ኢማንያ ኢማናዊ ወንድማማችነት ሳቢተቱን ጸንታለች የተረጋገጠች ነው። ማል ማዓሲ ወንጀል ከመፈጸሙ ጋር አንድ ሰው የሆነ መጥፎ ነገር ሰርቷል ዝሙተኛም ቢሆን ላኢላሃ ኢላላህ መሐመድ ረሱልላህ ካለ ድረስ የተወሰነች የኢማን እንትን ጥላንጥል አለው። ሰደው እንድማስል በወንጀሉ በኩል የሆነ ማድረግ ያለብን ነገር አለ። አንድ ነገር መረዳት ያለባችሁ አንድ ሰው መጥፎ ነገር حرام ነገር ሲሰራ ቶሎ ኩርካ ውስጥ መግባትና ሰውየውን ረድዕ ለማድረግ ይሄንን ሸሪዓ ነው መጠቀም ያለበት። ዑለማዎች አንድ ሰው ተሰጥቷል ሀጅር ይቻላል አይቻልም አንድ ሰው ማኩረፍ መስጋል ስናኮርፈው ሰውየውን ስናገለው ሌላ ግሩፕ መስርቶ የሚሄድ ከሆነ ወይንም በጓደኞች የሚሸሽ ከሆነ ወይም ይበልጥ ለወንጀል የሚበረታታ ከሆነ ማኩረፍ አይፈቀድም። ሰውየውን አቅርበን መያዝ ነው ያለብን። ስናኮርፈው የሚመከር ከሆነ እናኮርፈዋለን። ይሄን ነው ማንኛውም ጋር ነብዩ አለይሂ ሰላቱ ወሰለም ከሚስቱም ጋር ተኳረፉ ያሉት የምትመከር ከሆነ ነው። فكذلك አባትም እናትም ጋር እንደዚሁ ወንድሞችም ጋር እንደዚሁ ሐታ በይነ አልኡኹዋ እኛ መካከልም እንደዚሁ አንተ ስታገለው ወንጀል ስትሰራ ይሄ ይቅማል ይሄ ያጠጣል ይሄ ዝሙት ይሰራል ይሄ ይጠጣል ብለህ ስታኮርፈው ይበልጥ ለዛ ነገር የሚጋለጥ ከሆነ ወንጀለኛ ነው የምንሆነው ስናቆም። ይሄንን ተጠንቀቁ። ዑለማዎች የራሳቸው ያስቀመጡት ኡሱል አለ በዚህ ዙሪያ ላይ። ዝም ብለህ ነው ደግሞ እሱ ጋር እየተሻሸን ስንቀመጥ ምንም የማንናገረው ከሆነ አሁንም በሽተኛ እያደረግነው ነው። የዛን ጊዜ መናገር ያለብንን ነገር መናገር አለብን የግድ ነው። ሸሪዓውን ሚዛናዊ ባደረገ መልኩ ነው ስናደርግ ማን ነው ነብዩ አለይሂ ሰላቱ ወሰለም አፍርፈው አላደሉ እንጂ ለሰራ ካዕብ ኢብኑ ማሊክና ሁለት ጓደኞችን ነብዩ አፍርፈዋቸዋል። ለ50 ቀናት ያክል አኮረፋቸው። በ50ኛው ቀን ወህይ መጣ ወአለ ሰላተት الذين خلفوا የሚለው ሲመጣ ነብዩ አለይሂ ሰላቱ ወሰለም አናገሯቸው። ከዛም በፊት ግን አሰላሙ አለይኩም ብንላቸው እንኳን ዝም ይሉ ነበር ይላል ካዕብ ኢብኑ ማሊክ። እነሱ ሊገባና ነብዩ ሲሰግዱ ቆመው አገኛቸዋለሁ። እኔ ሳያቸው ዞር ይሉብኛል። እኔ ዞር ስል ያዩኛል። ልባቸው በጣም እንትን ብሎ ማለት ነው። በቃ ጓደኞቼ ሁሉ ያጎቴ ልጅ ሳይቀር ራሱ ዘጋኛል። እዛም አሰላሙ አለይኩም የሚለኝ መዲና ከተማ ውስጥ አንድ ሰው አጥቷል ከካፊሮች ከሙናፊቆች። ይሄ ሁሉ በቃ እንትን መሬት ከስፋቷ ጋር ጠበበችብን ያለው። ተውበት አደረጉ አለቀሱ ወደ አላህ ተማጸኑ ወህይ መጣ። በዛ ብቻ ሱሐባ ሁሉ ተማሩ። ይህ ትምህርት ወሰደ ማኩረፍ የሚጠቅምበት ጊዜ አለ። ዝም ብሎ በሆነ ነገር ተሰራ መቋረጥ የሆነ ነገር ተሰራ መቋረጥ እንደዛ የለም። በዚህም አይሰራም የለም። አንል ኡኹወተ ኢማንያ ኢማናዊ ወንድማማችነት ሳቢተቱን የተረጋገጠ ነው። ማል ማዓሲ ከወንጀል ጋር የተረጋገጠ ነው። እና ደግሞ ማዕሲያ የሚሰራ ቢድዓ የሚሰራ አንተ ላይ ተጽዕኖ ለማሳደር አንተ እሱን ዶሚኔት አድርገህ የምታስተምረው ከሆነ ያዘው። አሁንም ጥሪ አድርግለት ነገም ተነጎዳ ልንገራችሁ ሰለፉን ሷሊህ ያደረጉትን ማለት ነው። ሰውየው 600 ጊዜ ተመላልሶ ዳዕዋ አደረኩለት አለ። 600 ጊዜ በ600 መቶኛው ሞተ። ባይሞት ኖሮ 601 ጊዜ ጀምር ነበር ይላል ዳዕዋ። እኛ ቶሎ ነው ተስፋ የምንቆርጠው። አሁንም የሆነ ቢዳ ላይ ስተት ላይ አለ የምትለውን አካል አሁንም ንገረው ካትግንበል ሊሚስራ አሁንም ንገረው ፍልሽ ነው ባማረካ አሁንም ንገረው ከነጎዳም ንገረው በስልክም ንገረው በሰውም ንገረው ካሰቻለ መጨረሻ ላይ አንተን ዶሚኔት አድርጋለሁ ካለ ገንዚህ ትርቀዋለህ የግድ ነው አንተ ራስህን ለማዳን ልትርቅ ትችላለህ ማስችል ከሆነ ማትቋቋመው ከሆነ ልትርቅ ትችላለህ أن الأخوة الإيمانية إيمانا ويوند ما ماتنا ثابتة يتألناكنا مع المعافي وانجل بيسد أمامنا فالعافي وانجلنا أقول لنا وند ما ماتنا وانجل من سرعة وند ما ماتنا المي تأتام وند ما ماتنا الموت بسرعة تساسة وند ما ماتنا فقال أن سرعة وسرعة الدين يوضو وانجل بكل وانجل سرعة فإيمان بكل ده وند ما ماتنا أقول لنا في الإيمان واستدل الشيخ شيخ من رجال الدوتة أكمال على ذلك بذلك بقوله تعالى يملوني الله القرآن آية في آية القصاص آية القصاص أن يتملك كفه ثم بمامتات من رجال القوال وندما ما شنك إلا اللي وانجل تترسل يا أيها الذين آمنوا كتب عليكم القصاص في القتلى بلوي جمرة القرآن وقوالا ما نفسك أن أنت يمنا شو سوى شوي لمواشا شو كقدعي مبكال تفكر الله شو وينم لأن أنت توصلوا الله سوال تتخلوا الله سوال لله فمن عوفي له إيه نو وانو محلل مرجعته فمن عفي له يقر يتبالو من اخيه كوندمو شيء يهونه نجر يقر تايدرسو فاتباء بالمعروف بملكانو يتكافل بملكان يتكافل كوندمو من يدرسو عفو تا يقر تايدرسو ايه مالك جداي مواتن قلوال وين دقمو قرطوال يهونه نجر عبدالوال فاتاكيو اكال ايه يتاكيو حالاتيوش ለዚህኛው ለገዳይ ወይም ለአጥቂው ሰውዬ ይቅር ብለናል ራስን አንተ ቆርጦ ነበር እጅህ ቆረጥ ነበር እጅህ ከመቆረጥ ይልቅ ካሳ ከፈል 10 ሺህ ብር ከፈላሉ በዚህ ሰዓት ማለት ነው አሁን አሁን ተደረሰለት አይደል ከመንዑ ፍየለው ምን አኺሂ ከወንድሙ ይቅርታ የተደረገለት ወይንም ከከባድ በቀል ወደ ዝቅተኛው የተደረገለት ሰው ፈቲባኡን ቢልማዕሩፍ በመልካሙ ይከታተል ያ ማለት 10 ሺህ ብር ከፈል ተብሎ ከሆነ 10 ሺህ ብር ዛሬ ነገ አይበል ይከፈል ተብሎ ጥረት አድርጎ ፈቲባኡን ቢልማዕሩፍ የገዳይ የሟች ወገን ደግሞ ዛሬ ምን አፍተ አያፋጡት በጣም አያፋጡት ማለት ከዘመድ ከምን ሰብስቦ እስከሚያመጣ ድረስ ጊዜ ፈቲባኡን ቢልማዕሩፍ ማለት ለሁለቱም ይሆናል ለሟችም ወገን ለገዳይም ወገን ወይንም ለራሱ ለገዳይ ማለት ነው ፈመን ዑፊለው ሚን አኺሂ የሚለው ነው ምን ይለው ከወንድሙ ይቅርታ ይደረሰለት የተደረገለት ማለት ወንድሙ ሟችን ነው ለገዳይ ወንድም ያለው ወይም ደግሞ የሟችን ቤተሰብ ለገዳይ ወንድም ተብለዋል መግደል ተገይቶ እንኳን ከእስላም አልወጡ ማለት ነው ወንድማማችነታቸው ኡኹወተል ኢማንያ ተያይዛለች ሐቢተቱ ማዓዘል ፈ አልገባችሁ አልማዕና ትርጉሙ ከመንዑ ፊለው ምን አኺህ ከወንድሙ ይቅርታ የተደረገለት ሸኡን የሆነ ነገር ይቅርታ የተደረገለት ፈቲባኡን ቢልማዕሩፍ በመልካሙ ይከፈል እሱን ይፈጽም ያድርግ ማለት ነው አልማዕና ትርጉሙ ሲዘረዘር አነ ልጃኒ አጥቂ ማለት ነው ጃኒ ማለት ጥቃት ፈጻሚ ጥቃት ፈጻሚ ኢዛ አፋ አንሁ ይቅርታ ሲያደርግለት አልመጅኒ ዓለይሂ ተጠቂው አካል አወልይሁ ወየተጠቂው ሐላፊ አኒል ቂሳስ በቀሉን ይቅር ሲለው ወረዘ ከወደደ የሟች ወገን ወይም ተጎጂው ማለት ነው ياخذ المال باخذ المال جنزبن بمقبل كوجده فديه كاسا معناته بقى كاسا جنزب يدرجلني تعالى تعالى مستحق المال جنزبو يميجباو اكل ايطلبه مفلج علبت بالمعروف بالمثالو ملكو معناته طرو بهونه ملكو مفلج علبت من غير عنف يعني تشكك وينم حايل على متكم معناته من غير عنف حايل سايتكم አምጣ በቃ ያለውም አምጣ ብሬ አይባል ቀስ ብሎ ግዜ ሰጥቶ ያንኛውም ደግሞ ቆይ ባክ እያለ ግዜ በሱ ላይ መጨረስ ይችላል ማባከን ይለታል ስለዚህ ከወንድሙ ይቅርታ ያደረሰው ማለት ገዳይ ከሟች ወገን ይቅርታ ቢደርሰው ማለት ወንድማማችነታቸው ግድያ ተፈጥሮ እንኳን ወንድማማችነታቸው አልተቋረጠም ተጓባናል አልገባችሁም እንዴ ግልጽኔ فمن عوفي له من أخي مالته وعلى من عليه المال يجنزب دا ياللبت أكال درو أي يؤديه مكفلا اللبت إليه لبالبيته من غير مماطلة جزي على مترس مالته مماطلة داري نجي على مالته طول يكفله ከሁለቱም በኩል ነው ከመን ዑፊ ለሁ ምን አኺ ከወንድሙ ይቅርታ የደረሰው አካል ሄ ይሁን ነገር ይቅርታ የተደረገለት አካል አጥቂ ወይም ገዳይ ማለት ነው ከሟች ወይንም ከተጠቂው ይቅርታ ከደረሰው ከትባቅ ቢልማዕሩፍ በመልካሙ ይከፈል ያም ማለት መልካምን ስራ ይፈጽም ያድርግ ያከናውን ማለት ነው ይሄ ማለት ምን ማለት ነው ያለው ሁለቱን ፈጥቶታል በሁለቱም ያስከራ ሁለቱን ፈጥቶታል ምንድን ነው ያለው ገንዘብ ክፈል የተባለው አካል ገዳይ ወይም አጥቶ ነው አይደል እሱ ቶሎ መክፈል አለበት አንድ የሚከፈላቸው አካላቶች ደግሞ ምን ገይዑን ያለ ኃይለ ቃል ፍጥን ይበሉ ማለት ነው ምን ገይዑን ኃይለ ሳይጠቀም ወጁ الاستدلال من الآية فذلك آية يتتقمت وين مرجع ድርገው ያቀረቡት ምንድነው انه الله سمى القاتل جدايي سيموታል አخل ወንድም ብሎ ለልመክቱል ለተገዳዩ ወንድም ብሎታል ወንድማማችነታቸውን الله ራሱ አላፈረሰው ተገዳድለው ይላል ان سمى القاتل الله جدايي سيمو አخل ወንድም ብሎ ሰየመው ለልመክቱል ለተገዳዩ ወንድም مع ان القتل مجدل مالت كبيره تلك وانجل من كبائر الذنوب كتلك وانجلوش فرتا كممدبو غير جن ايه نجر تفصم وياله وندماماتنفاتو عالتفارقم كافر بيهون ما وندماماتو مجدل يكفر على بن النور فمن عفي له من اخي هاي من اخي كوندمو ترتا يدرسو يقال وندما يبال وندماماتنفاتو يدرس يكفر يا كفر نور او اه كفر مالتو مجدل ያከፍ ስለዚህ ወንድማማችነትን አይቆርጥ ተገዳለው እንኳን ወንድማማችነታቸው አለ ተገዳለው እንኳን ግድያ ተፈጽሞ ወንድማማችነታቸው እንዳለ ነው አላህ እንደዛ ብሎ ነው የሰየመው ማአነ ለቀተለ ከቢራ ምን ከባኢር ዝኑ ከተልልቁ ወንጀሎች ከርታ ከመመደቡ ጋር ወማአ ሃዳ ከዚህ ጋር ለም ተዘል ማአሁል ኡኹወቱ ኢማንያ የኢማናዊ ወንድማማችነት በመካከላቸው አልተቋረጠም አላህ ወንድማማችነት ብሎ አስፈራ ተገዳለው ይላል እንኳን በትንሽ ወንጀል መላየት ይቅር አላህ አንድነትን ከመከፋፈል መስማማትን ከመጋጨት ሁሉም ቁርአኑ ሙሉ የሞላው በዚህ ተስማሙ ታረቁ አንድ ሆኑ ኑ ወደ ላኢላሀ ኢለላህ ወደ አንድነት ገመት እንደዚህ ነው ጥልል ያደረገ ያለ እኔ እኮ አንድ የሚገርመኝ ትናንትና የነገርኳችሁ ነገር አለ ወላሂ በጣም በሐቅ አድርጉትና መዋሸት ማለት ምንድነው ነው አልተለዩ አለይሂ ሰላቱ ወሰላም مؤمن يفرقال مؤمن ذموت ليفرى يسلا مؤمن سو لاما يسلا مؤمن غيبا ما يدرك يسلا مؤمن لاقال لا يسلا مؤمن مسكون يدل ليفرى يسلا مؤمن جنا يواشم قال كل ثلاث بوتا لا وشت تفقدوا الله اللي يجرمو وشت اللي زغناي كمهونو دار ان ذي ثلاث نجراتوت من ياكل ان غبغاد اندهونو نبي عليه الصلاه والسلام يتناغرو من سونا سو سيقال انت واشت ما استارك تفقدوا وشت زغناي كمهونو دار ውሸት ትግናይ ሆኖ ዋስተ ማስተርክ ማለት እርቅ የሚባለው ነገር ምን እንደሆነ አላህ ምን ያክል ቦታ አለው ጦር ሜዳ ላይ እኛ ከኋላ ፕሮፓጋንዳ ማለት ነው እኛ የሚገርም ጦር አለን ከኋላ ትጥቃለን ከኋላ ገና ያልተሰለፈ ጀግን ጦር አለን እያሉ ፕሮፓጋንዳ መንዛል ይሄ ልቻለ አሁንም ቦታው አንገብጃቢ ነው ለምን በእስላም በሙስሊሞች ህይወት ላይ ያንጋፈረ ነገር ላይ ነው ሁለተኛ ባልና ሚስት መካከል የሚፈጠር ውሸት ፈጃኢዝ ሱምሰለ ቦታው ምን ያክል አስፈልጊና አንገብጋቢ እንደሆነ የምንመለከተው ዋናው ያመጣው ስለምንድነው እርቅ የሚባለው ወይም አንድነት የሚባለው ወይም መስማማት የሚባለው ነገር ዋሽተ ማስታረቅ ነው እንጂ ያለው በእውነት እንኳን ራሱ ማጣላት አይፈቀድም እውነት ተናግሮ አጣጣለ ስቲን ፈድል ከዲ ውሸት ተናግሮ ሰው ማጋጨት ደግሞ ምን ያክል ወንጀል እንደሆነ አስተውል ውሸት ተናግሮ ነገሩን አጣጣጥሎ በነዳጅ ላይ ዘይት ጨምሮ በለው كما قالوا تبالى تدرج او قوتي فطرو واستدل الشيخ ايضا شافوا مرجع دلقوا اقربوا ايضا بقول تعالى بميل الله قال مجد عدل اياله وندما ما كنت اهون بهوت من الله وان طائفتان هلت بودنوت خلال من المؤمنين كامانيان هلت بودنوت يقتتلوا يجدادلوا يتفاجئوا هلت بودنوت فاصلحوا بينهما بمكاكلاتوا اصرك اميجرمو اميجرادلوتين مان بلو سيجماتوا مان بلو سيجماتوا مين المؤمنين يالو فاماني انثر تعالوتو ايه جدا يوغن علي جنا معاويه فولد عائشه كذين نغورا ان ابو ان ابو طلحة كذينياو غورا ان ابن عباس ان علي بذينياو غورا نيجمو ሁለቱም ቦታ ሁለቱም ግሩፖች ጀነት የተመሰከረለታል ይሄን ይናጠቃል ይሄን ይናጠቃል ሙስሊሞች መካከለ የተፈጠረው وإن طائفتان هلت بودموت من المؤمنين كأمانيان اقفتلوا بيتفاجئهن بيقدادلوا ورنك بالنسطة فأصلحوا بينهما بمكاكل الشوط القوري تاركوا عشمام واش واش تاتون بيو تاركوا واندما ماش بلوستوا الآياتين ووجهو الاستبلال مرجاو من دلو كزيوس مرجا أتقراربو أتفاجئو من الآياتين الكريمتين أهم كقرانا شوكو لسوا أنت قوس فمن عفي له من أخيه من لنا وإن طائفتان من المؤمنين كمله أنه سماه مؤمنين مؤمنون يتبلوا الله أرطوا السؤال مع وجود الإقتتال مجتفى كفية والبغي عمد إيالة تنبر معلف إيالة بينهم بمكاس كلاك عنده بليل أولي عمدا قمنا نكون ودف إيالة جنون دماما كنا فاشتون الله أتجيك الله السؤال أنا أتفاك عنه كمسيح كلمة ربنا عبدالله والله ብዙ ዝም ብሎ የዲፓርትመንት ተማሪ እንጂ ምንም የሆነ ራስ ብሎ የሚያስበው ነገር የለም። እኛ አረቀን ከተመለከተና ካስተብ እስከዚህ ታባች ሌላ የሆነ እርካስቦ አንደቦ የሆነ ነገር ደርሶ እንዴት ዓለምን ጠምቆ አቅፎ አንደቦ ተረድቶ መመለከት ነገር መካከላችን የለም። ሁሉም የራስን ዲፓርትመንት ብቻ ጥሩ ጥሩ ተማሪ ነው በቃ። ግማሹ መገንባት ይችላል ግማሹ መገደብ ይችላል ግማሹ ደግሞ እዚህ ላይ ስለወደ በጣም ደሆነ ነገር ቁንጽል በሆነ ነገር ታጥፈን ያለን ስፋት መመለከት የለም ወጁል እስቲግላል መረጃው ምንድነው ምን አያተኝ ለከሪመተኝ ከነዚህ ከሁለት አንቀጾች አንሁ አላህ ሰማሁ ሙእሚኒን አማኒያን ብሎ ሰይሟቸው ማውጁል እክትታል መከፋጨት ይያለ ወንበግ ይበይነው ለመካከላቸው ድንበር ማለፍ ይያለ ወሰማሁም ኢኽዋ ወንድማማችነት ብሎ ጠርቷቸዋል ወኢኽዋ ለሙእሚኒን ይቀውል ደሚለው ቃሉ እንድብሎ ገልጧቸዋል ወንድም ብሏቸዋል እንደው ለሌሎች ለሶስተኞቹ ግሩፕ ምን ብሏል ፈአስሊሑ አስታርቁ بين اخويكم በሁለቱ ወንድሞቻቸው መካከል ሶስት ነገር ነው ከተጠቀመው እዚህ ላይ ምን አደረገ መሰላችሁ ሁለት ቡድኖች ከታረቁ ያጋጣሚ ጦርነት ውስጥ ያልገባ ገለልተኛ ቡድን በመካከል ይግባና ሁለቱን የሚጠፋጨፉትን ወንድማማቾች አስታርቋቸው بين اخويكم በወንድሞቻቸው መካከል እናንተ ጦርነቱ ራሳችሁን እጃችሁን ያላስገባችሁ ጦርነቱ የገቡትን ሁለት ተቃራኒ ቡድኖች አገናኙና አስታርቋቸው ሶስተኛው ቡድን ንጹህ ነው እንበል ያጋጣሚ ይሄንኛው አጥቂም ይሁን ያንኛው ተጠቂ ሁለቱም ተተቱ ስነ ያሉ ሶስተኞቹ ለሶስተኞቹ ወንድም ተደርገዋል ሁለቱ ቡድኖች ገባችሁ አይደል ለሶስተኞቹ ንጹህ ናቸው ምንም ይስተልገቡ ለዚህ ነው ፈጃአል ወሰማሁም አላህ ሰይሟቸዋል ኢኽዋ ወንድም ብሎ ለሙእሚኒን ለአማኒያኖቹ ምንም እጃቸውና ላስተቡ ሁለት ሶስት ቡድን ቢኖር አንድ አካባቢ ሁለት ቡድን የሚጣላ ከሆነ ሶስተኛው ቡድን ጣልቃ ገብታ ስታስታርቅ እነዚህ ሁለት ቡድኖች ምንም እጃቸውና ላስተቡት ወንድም ከሆኑ ለንጹሆቹ ማለት ነው እርስ በርስ ወንድማማች ናቸው መጀመሪያ ለንጹሆቹ ወንድሞች ናቸው ይላል ማለት ومعنى الآية إجمالا بتقلوا إيه من القرآن عشان الملكات أنه إذا تقاتل فريقان كلت بودين كتسلم من المسلمين كمسلمون فعلى المسلمين فمسلمون توجبا عيس أو لبواز رث ليادركو عيس أو رث ليادركو في الصلح ركب ما استهي بينهم بهلت مسلم فريقوش بودين مكافكا يدعوهم لتأرواتو إلى حكم الله ودع الله حكم لتأرواتو ما استاركو براساتهم بمنا وطوال الملكو ራካችን በእንድነጥን ራካችን አካይዳም ተሰል ይሄ በዚህ ይሄ በዚህ ይሄ ቃሉን ወጥ እጅ ራካችን አጥርበን አስቀምጠን ቀርጸን አይደለም እናስተርከው ሁለቱንም ወደ ቁርአን ነው መስተራቸው ሁለቱንም ወደ ሐዲስ ነው ለመካከለ የሚዳኘው ዳኛው ትልቁ አንተ ህጉን ተቃለህ እንጂ ዳኛው ቁርአንና ሐዲስ ነው ዳኛው ቁርአንና ሐዲስ ነው الى حكم الله تبارك وتعالى الله فين حصل كتكثف بعد ذلك كذبوها لكن كتكثر لسمنت اقرب هو القران ولا حديث كلهم قربوا فان حصل بيفتر بعد ذلك كذام بحالا التعدي جنبر مالس بيفتر عند ابو دين القران اياون وينم النبي عليه الصلاه والسلام سنه ان القران تصاحبا لا بدعه متامطا كونه من احدى الطائفتين ከሁለቱ ከተታረቁት ቡድኖች አንዷ ድንበር ከተላለፈች አለል ኡኽራ በሌላዋ ላይ በተምጽባት ወለም ተቀበለ ሱልሃ እርቁን አልቀበልም በትል በቁርአን በሐዲሱ መሰረት ማለት ነው። በቁርአን በሐዲሱ መሰረት كان على المسلمين بملو مسلم ላይ የግድል አይቃትሉ ሊፋለማል هذه الطائفه ይችኛይቱ ቡድን አልባግያ አመጽኛዋን ቡድን ቁርአንና ሐዲሱን አይመራይ ያለችዋን ቡድን መሳለም አለባችሁ ሁሉ ማላችሁ ሐታ ተርጂአ እስከምትመለስ الى امر الله ودع الله تزادنا وحكمه ودع الله حكم ودع الله فرد اسكمتملس كده ورزاق كمتملس كده كلهم بس علي عمل انت معلت ما تنزر على اللفت معلت ما قالم على اللفت حتى طور الناس كمعلت ايه نسالك هنا كيفنا منا من نقر ميهون كهونا ايه كار كيفنا من نساك هنا ያስኝ ቡድን እናጠቃለን ሲባል የበለጠ ነገር እናጣ ከሆነ ከልከል በጣም ከልከል የዑለማ ሲሚሰጡት ፈትዋ ነው ዑለማው ሲሰጡት ولكن بينهم فيه مخالفه የራሴ የተለያየ ነገር አለ አሁን ለምሳሌ የሚደረግ ነገር አለ ዓለም ዙሪያ ላይ ያለውን የሆነ ነገር እንገራችሁማ ለምሳሌ ፓላስታይን ላይ ይሁዳሉ ሶሪያ ላይ ያለውን ክስተት ሊቢያ ላይ ያለውን ግብጽ ላይ ያለውን ክስተት የተለያየ ነገር ያስታሉ ዑለማው የግድ ዓለም ላይ ያለውን ነገር መመልከት አለባችሁ መንበዑሁ ልዒል መስለሁ ሀው ብሎ አንድ ጊዜ የተፈተሽ ፈትዋ ልንገራችሁ ፈውዛ ኢራቅ ላይ በ2003 በተደረገው ጦርነት ጊዜ ወደ ኢራቅ የሚሄዱ የግብጽ ወጣቶች የእንትን የሳውዲ አረቢያን ወጣቶች እያያዛችሁ ለመንግስት ፍቱ ብሎ ፈትዋ ሰጠ እዛም ልበነዋል እኔ በጣም ነው የገረመኝ ልስፈታል እንደ ፈውዛ የምነካው አሜሪካ እየቀጠቀጠች እንግሊዝ እየቀጠቀጡ የአውሮፓ ተሰብስቦ ኢራቅ እንደዛ እየመጣ ከሳዑዲ አረቢያ ወደ ባግዳድ መሄድ ሰዎች እንዴት አጋጭ ይላል والله ዑለማዎች ግን የሚመለከቱበት መነጽርና እኛ የምናይበት መነጽር ይለያያል እነሱ በዕልም መነጽር ነው የሚመለከቱት ለምን መሰላችሁ ይገርም ፍተና ላይ ተነደው መካከለ እዚህ ኪሎ ከዚህ ኪሎ አሜሪካው ታደሰ ሳይሆን ሻዓቱስ ማፈለ ሻዓቱስ መጥቶ ሁሉ ማፈለ መካከለ والله يوما من الايام فتذكر سيل فلوجا متبال كتمال وانو ي فلوجا ي انترناشنال كواس ميدا مجملا مقابر تدرقوا فاند بهولت بتوس بتلك كونتينر ي نداج من من الله بوت نداج نداج مو فنجي فكي نود بس كان نداجو فندى كتمال دي بايا مكاك يلك ايهنهم عشباري في مصر امريكا ولكن هي التي فعلت بنفسها لنفسها وهم فعل في اي اي لما يفعل في اي نفسر المسكام من ذات جبوت جاتون عوطو في نجر ان دا يفكر عادرة اي تشال من ملون فتوات فلا لا نستقبل ايام من الملكات وذكروا شويتنا او يسمي كان بدا يقول انقرات اسرائيل ان حزب الله يوابو تاقلت እንተ ጅበይል ወይ መዛረ ሸርዓ መዛረ ሸብዓ ምትባለው ቦርደር ላይ እየተዋጉ ያለ አብዱራህማን ጅብሪል የሰዑዲ የሆነ እንትን ተቋ አደረጉ ሙፍቲውን አጥታላቁ ሙፍቲ والله لا يجوز المحاربه حتى على اسرائيل تحت رايه حزب الله كحزب الله ባንዲራ ስር ሆኖ والله جهاد መውጣት حتى ራሱ እስራኤልን እንኳን ቢሆን መዋጋ አይቻልም ማለት ለምን لانه رافض رافضان حزب الله من النجر السلام ይችን አብዱላህ ጅብሪል ስለተናገረ ግብጽ ከእንትን ከአዝሃር ጃሚዓ ከመስጊዱስ የሐሰን ነስረላህ ፎቶ ተይዞ አደባባይ ላይ ነጥቷል። አሁን ተህሪር የሚባል ነው። እሱን ለማድነቅ ተመልከቱ። የዛን ጊዜ ፈትዋ ሲሰጥ ያናድዳል። አይነን እየመጣ እንዴት ሂዝቡላህ ላይ ፈትዋ ይሰጣል? ሁሉም መስለው ያናድዳል። ሰውየው ፈትዋ ዛሬ ላይ ግን ዛሬ ላይ አቆም ይበል። ንገርም ነገር የዛን ጊዜ ፈትዋ ዛሬ ላይ ተፈታ። ዛሬ ላይ ሶሪያ ምድር ላይ የሚደረገው ጦርነት አማጽያን የሚባሉት ሱኒዎች ናቸው። የመንግስት ጦር ደግሞ አለውያ ነው ራሱ ጋር ኢራን የምትረዳው። አሁን ሱኒዎችን እየወጋ ያለው ማን ነው? ሂዝቡላህ። ከማን ጋር ሆኖ? ከመንግስት ጋር ሆኖ የሂዝቡላህ ጦር ገብቷል። ሱኒዎችን እየተፈጸፈቸው አሁን ላይ ዓለም ላይ ያለ ሙስሊም ሁሉ ሂዝቡላህ ላይ እንደገና ጥላቻ እየጮኸ ነው። የዛን ጊዜ ዓለም ፈትዋ ዛሬ ላይ ተመልከቱ። ዛሬ ላይ ተተረጎ ነው። ዛሬ ላይ ሱኒዎችን እንዲያረዷቸው ከሃድ ከሃሽ ምናምን በላይ ዑለማ ነው ያለቀው ሶሪያ ምድር ማን ሂዝቡላህ ነው ይሄን ያደረገው። ዛሬ ላይ ይሄ ተተረጎመ። የዛን ጊዜ ግን ይሄን አላሰብም ነበር። እና ይሄ ያለ ዑለማዎች ሲመለከቱ ውስጥ ላይ አሁን ሰላም كان على المسلمين ولم تقبل الصلحة صلحا كان تقبلت ايه ነገር ሊፈጠር ይችላል كان على المسلمين بمسلمو سلاي يجدنا أن يقاتلوا هذه الطائفة يتم بدون مفصلة من اللبات والفاغية هم أن يهون السنة حتى ترجع إلى أمر الله ودى الله تزازمنا وحكمي ودى الله ترجس كم يتم النسرة فإن رجعت كتملسك كأمات إبودن تلك الطائفة الشينية إبودن كتملسك عن بغيها كأمتعى كتملسك وآجابت الدعوة الرئيون الشكالي كتقبلت إلى كتاب الله ودى القرآن ملسا له قالت وحكمي ودى الله ترجس ملسا له سمام له قالت يزن جزيف على المسلمين بمسلمون لا يوجب الباسوال أي يعدلوا فتاوي مهونا للباسوال بين الطائفتين بهون الفبودن المكاقل فتاوي هنا يختار باسوال في الحكم በፍርዳቸው ፍትሃዊ ሆነው ያስተርቋቸው ሶስተኛዋ ነጻዋ ቡድን እነዚህ ሁለቱም ቡድኖች ታሰሩ ያችኛይቱ ቡድን አምጣ የሄደች ከቁርአንና ከሐዲስ ወጣችውን ቡድን አምጥተው ሁለቱም ማስማማት አለባቸው አለመለስም አልገባም ካለች እሷ ላይ ነው ማመጥ ያለባቸው ሁሉም ተስማምተው እሷ ላይ ማመጥ እዚህ ያመጽኛዋ ቡድን ላይ ቁርአንና ሐዲስ አያስተዳድረኝ እንትለዋ ቡድን ላይ ማለት ነው ይሄ የእንትን ቁርአት ላይ ነው የምንቀረው ከራስ ላይ ነው የምንቀረው ለመካከለ እዚህ ላይ ወጥተህ ዳኛው ላይ ሁለት ሶስት ሆነ ያንኛው ነገር አጣፋለ ምትል ከሆነ ሲሄ ሲከና ምንም የሚመጣ ለውጥ የለም አደገን እንደው ዝም ታለም ለውጥ አይመጣም ክልም ስሩ የሚወጣ አይደለም ስለዚህ በቃ የሆነ ነገር እስከሚያርፍ የሆነ ነገር ዝም ተላለ እንጂ ሲከና ለማንታት እምታጣው ነገር ከምታገኘው ካነሰ እምታጣው ነገር ከምታገኘው ከበለጠ መተው ነው እሱ አንድ ነገር ስናነሳ ይላል ዑለማው እቦታው ላይ የምትተከው ነገር መጀመሪያ ከነበረው አካል የተሻለ ካልሆነ እንደዛው እንደነበረ ይቀጥላል። ተባባናል እንደዛ እዛው አለ እንዳለ ያ ነገር ሲነሳ የቦታው ላይ የሚተካው ከመጀመረው የተሻለ ካልሆነ ወይ ከመጀመረው ካል እኩል ካልሆነ የበለጠ አደጋ የሚመጣ ከሆነ ያ የመጀመረው ጥፋት አለበት ይቀጥላል። ምን ማለት ነው? ويتحروا الصواب صواب لكتتن يوم اسمر مكتن كقال لباتو المطابق تسماني يهونو ويتحروا يتقن كقصوص تن يوابدن أسارك وابدن الصواب كتتن يوم اسمر بتقنك كاك إخاص كده اركون ستاري المطابق لحكم الله كالله بجيل كالله سردقال يمنسمع ما يهونو حكم بجيل سرد يما سارك أحساب ستمانتن صوص تن يوابدن ويأخذوا يازو على يد الطائفة الظالمة ويأخذوا جياز صوصتني أقللتني وارتارك وبدن على يد الطائفة يزداشني يكون بدن الجياز الظالمة بجاجي هونتون الجواني يزوان يا مالس كبدلوا قطن يكوا قوامات مالس حتى تخرج من الظلم كبدلوا عند التوطع ياد الجواز وتؤدي عند تملس عند التخل ما يجب عليها يميوز ببات النجل للأخرى لزداشني يكون بدن كزداشني يكون بدن يزاك هنا መመለስ አለባት ማለት እርቁ ላይ እንደዛ ነው የሚሰጠው ተግባባ ثم امر الله سبحانه الله عزوجل سبحان المسلمين الله مسلمين عزوجل ايعدلوا فتهاوي እንዲሆኑ في كل امورهم بمانኛቸውም ጉዳያቸው فتهاوي እንዲሆኑ بعد امرهم بهذا العدل الخاص بذلجو بهونه فتهاويነት ካዘዘ በኋላ بالطائفتين በሁለቱ ቡድኖች አልሙ المقتتلتين بمفعلموت انا بمتقفات افوت بهولتو بودينوس مكاسكن فتاوي هناك واستارق وكالة بهوالا فقال اندهالة واقفتو فتاوي هنو بفتوها استارق ان الله الله يحب المقتتين فتاويان يوداتو اللن فتاويان يوداتو اللن عباسهن يهون سافر فابتك الله فحكم على آبك ان كانت المعزيز على آبك فكا اسلام اندزهم ياسو اسلام عباسهن يهون كافر بيتازل بيتقالونا انت فتلة فرد بيكار انت اقدر امي دانيا رتهون يالو حق لكافر كون تحكم له عباسهن يتفاد كالبة تحكم على ابيك تفرد بيكار لمن ولا يمنع النسل شنعان وقومون ان لا تأدلوا اعدموا لسووش يالله تشوت الاشتا كفتهن دايق الدباشون على القرآن فلدي فتاوينون يهل يجد الاشتا وسئلة بنورنكو الاشتاو يقلون جنو دلو حكمه عدرحن يوم القيامة الله فيك اجي فخنج من نجاز بل انجفاشن من نجاز بل ايه شريعان يراسي يدلت على كيف راسي اتنينو لا يدني اللو جن شلجي ستاوي مهن خاطر انا مسلم ستاوكم دينا المتت الاو انا مستردون دينا عباسه انا متت الاو صنفا دينا ستاوي يكون احنا من الجن يالله هذا هو الشريعة الاسلامية بفتهن نازل لشريعة الاسلامية من المهن الشريعة الاسلامية ሸሪዓተ እስላሚያ የዓለም ቃኑን ቢሆን ኖሮ ዓለም ላይ ጦርነት ባልነበረ ነበር። وابسطوا ان الله يحب المقسطين اعدلوا فتاوي هون ان الله الله يحب العادلين فتاوي يعني نوداتوا الله مقسط معناته عادل معناته وقوله تعالى يمل الله قال انما المؤمنون امانيانوتكو اخوه وندماماشوشناچو يلا الله جمله مستأنفه حديث عرفت نجر ليه مقرره او مقرره يمتارغاغتنات لما قبلها كفلفيتو يالو من الامر تزازنا من الامر تزاز بالاصلاح عاستارقو يميلون تزاز يمتارغاغتنا فاصلحوا بين اخويكم وندموتاتون عاستارقو لمن مثلاتو انما المؤمنون اخوه امانيان وندماماتوش ناتشونا يالن والله جمله مستأنفه حديث عرفت نجر هنا يمجمرو عاستارقو يميلون امتاصنانا انما المؤمنون اخوه يميلون አማንያን ወንድማማቾች ናቸውና ናቸውና አስታርቆ መካከላቸው ችግር ይፈጠራል ለማራራቅ አትሩጡ ይሄን ከእስላም የሚተበከው በመጠላላት ድል አይገኝም እስልምና ሙስሊም ተጠላልቶ ድል የለም አንዱ በሌላው ላይ መሃይል አሸናፊ ይሁን ማሸነፍ አይደለም ማሸነፍ አይደለም አንድ ሰው አባቱን እንደዚህ ያሸነፈው ጀግንነት አይደለም እዚህ ሙስሊሙ ሙስሊሙ አሸንፎ የበላይነት በቃ ተህሪር አደረግና ታጠዳኑ ምን ተደረገ ምን ሆነ ለምንም የተሚደስ ነገር አይደለም ለምን والله ሙስሊም ልንገራችሁ አንድ ሙስሊሙስ መካከል ባሁን ሰዓት ሙስሊም እንደ ኩብራ አባበለ እንቅላቱን መተውታ ከታች ባቡን እንትን ፍራቱን እየተንቀሳቀሰ ያለው እራር ስለሆነ ወይንም ኩብራው ኩብራ ስለሆነ ያስተራል እንጂ የለም እንቅላቱ ከላይ መተው ከታች ያለው ቢንደፋደለ የትም አይደርስ ከካከለን ጥየመታየ ነው ከራስ እንደ ኮንፈራፈር ማለት ነው አሰፋ ግን ጋር ስለሆነ ብቻ አሰፋ እንጂ ይችላል አይደለም ያስደብት ሙስሊሞች መካከለ እዚህ ተፈጥሮ አንዱ ከላይ ምዕራባውያን በአውሮፕላን ይመታሉ ከታችኛ ደግሞ ሁሉ እንረዳቸዋለን እነሱ እዚህ ፍጥአለ ተፍሪክ ማለት ነው የፈለገ ነገር ይሁን አንድ ሙስሊም በሌላ ሙስሊም ላይ የበላይነት አግኝቶ ይሄ የበላይነት አይደለም በቃ የበላይነት ማለት አይደለም ለምን ከላይ ጀርባውን እየተመታ ጭንቅላቱን እየተመታ እዚህ ሌላ ነገር የበላይ አንዱ ሆነ የኛው ጌታችን ነው ምን እንግለስ እናደርግ ስለዚህ ራቅ አድርገን ካሰብነው ምን እንግለስ አባሽ ልጅ ብታሸንፋት ምንም አይደለም ይሄም የለ እዚህ በላይ ሆን በቃ ዱሚኒት አድርገናል ምንም የሚያቆራም አይደለም የሚያስጥም የሚያስፈልድቅም አይደለም ከላይ ጀርባ ላይ መታለች ያላደ ይሄ ነገር ይያለ እኛ ምናስበው አንድ ለ 40 ሚሊ ላይ ወይንም ደግሞ ሆነ 60 ሜትር ላይ ያሉ ሰዎችን አይደለም የምታስበው ዓለምን ነው አንድ ላይ ጨምቀን የምትመለከተው ሙስሊም ባሁን ሰዓት ወይንም አህሉስና እምል ላይ ነው ያሉት ነው እንጂ የምትለው በዚህ መንደር ያሉ ሰዎች እምል ላይ ናቸው ለዚህ ሰው ያቀርብ ነው ማለት ስም አይደለም የሚያገኘው والمعنى ترجمه انهم يرجعون يملسالو الى امر واحد ود عند نجر يملسالو مؤمنوت يرجعون الى امر واحد هو الايمان هم اخوه في الدين مؤمنوت امانيانوت يرجعون الى امر واحد ودان دي نجر يملسال عندي قفالات عندي قوت يتقبل عندي هنا سر على المياكناش هو الايمان وند ايمان فهم امانيانوت اخوه في الدين بديناش هو الاسلام باندي ندي باندي قران باندي قبلة تاقفو يالبرات يجي اصل يذاتوا وسترا يميفتر ከተህያ መስአለውቻል ይሄ ይበቃል ይሄ በቃ አትጨቃጨቅበት ኺላፉ ግን ግድ ይነገራል ፎቶ ይበቃል የሚል ካለ አይበቃም የሚል አለ ይሄም የሚያሳብድም የሚያስጨንቅም አለ አልኺላፍ بين العلماء አለ محدثوች እንደዚህ ብለዋል ፈቃዎች እንደዚህ አያጋጭም ይበቃል ያለ አይበቃም አይበቃም ያለ አይበቃም በቃ ለቀ ይሄ እኮ እውነት አለ ምን ውስጥ ላይ ያለ ተጻፈ ነገር ይሄን ነገር በቃ ለቀ ይሄ መስአለተን ከተህያም ስትል ልክ እንደ ተውሂድ አታደርገው ተውሂድ ላይ ችግር ካለ ኦ እሱ አደረገ አቂዳ ላይ ችግር ካለ ዘረከረከ ማለት ካለ አቂዳ ላይ ማንንም አይደረግም ቻው ነው የምትለው ዳዋ ታደርጋለህ እንደሚል ከሆነ አቂዳ አያደረግም ሄሩስ መስአለተን ሲቀያውት ግን ትክክል ነው ከሌለ ወዳለው ትሄዳለህ ማንንም አህባሽም ተው አፈሰ ካለ ተቀበላታል አንተ አህባሽም ተሆን የምታየው የሚናገረው ንግግር ትክክል ነገር ካለ እሱ ጋር ተቀበላለህ ምን ነገር አለ ولكن الناس دار متاغينو حق على السنه والسرالله الناس دار يقفل لغا ما كيدمش يعني والمعنى انهم يدعون الى امر واحد ولا عندنا غير ملتهم هو الايمان ايمانهم فهم اخوه في الدين بدين اندماماتهم سلاكوا امانيهم فاصلحوا بين اخويكم واندموتاكم مكاكل اسفاركوا اقراركوا يعني مالتهم كلهم ሁለቱም ቡድኖች ሙስሊሜይኒ ሙስሊሞች ናቸው ተካፈና የተቀጣጥቁ ተካተላ የሚፋልሙ እንድማማችክ ናቸው ሁለቱም ቡድኖች ሙስሊሞች ናቸው ሙስሊሞች ናቸው አንድ ምን እንዳለ ታቀላችሁ በአልይ እብኑ አቢ ጣሊብ ግዚ ኸዋሪጆች ማለት ነው በቁርአንም በሐዲስም ነብዩ አለይሂ ሰላቱ ወሰለም በደርስባቸው ኑሮ ብለዋል ለቀተልቱም ቀትለ አዲ ወሰሙት እንደ አዲና እንደ ተሙት ጽፍጽፍ አድርጋቸው ነበር ብለዋል ኸዋሪጆች አልጂ ታገኛቸው እየገደላቸው ቀን ጂሃድ ላይ ሽዋጋ እነሱ ሲጠፈጥሱልና ከሰዓት ሰርቶ ይተግድባቸዋል ለምን እንደታደርጋለህ እንዴ እኮ አንደኛ ነብዩም እንደዚህ ብለዋቸዋል ባንተ ላይ አምጠው በኸሊፋው ላይ አምጠው ሆኖ እንደዚህ የተደረጉት ይሄ ነገር የደረሰባቸው ሙስሊሞችን ሲዋጉ አይደለም ፈሩ ሲልኩ እነሱ ከወንጀልና ከሽርክ ከኩፍር ቆሸሽተው ነው እንደዚህ የጠፉ ስለዚህ እንተግድባቸዋል እና ሐዋሪጁስ ላይ ሐዋሪጁስን እንኳን እንደዚህ አቀርባቸዋል يعني كل مسلمين هلتم بريمج مسلمات فقاكما تكتب تفضل وتقاتل تفعل موالكذب وتخصيص الاثنين هلت لمن على كل مسلمين هلت بودي لمن على صوت بودي قفت اهنت انك عارقا مستبودي لمن السيسل وتخصيص الاثنين هلت بودي نسبلو يعني السوء الله بالذكر بذرزر هلت بودي نسبلو يتقتو لإثبات لما رقاقتنا وجوب الإصلاح ما استارد يدكمهن فيما فوقهما خولت بودين بلايا اللونما بطريق أولى فللايك التوقع اوه صوتكو هنا ما بدأ ما استاردك ليلة كلك في الشتان السوال مالك عارضتكو هنا الزلاي صولو ترابارك عمستكو هنا اوه اهون انجد ام ترابارك فتنجروا هي سفان هولت لاي تكورت كسد الله صوت النارات تهونو مج اخاج اتنا من نتارك كتفتر بتنسنو السوال مالك فتقازحة ምን ምን ነው አጥ ማሳይኖር የዛን ጊዜ ቶሎ ወደርከለ መጣ ቶሎ መካከለ ላይ የተፈጠረው ሽርክ ይያዝ ወይንም የተውሂድ ላይ አቂዳ ላይ የተፈጠረ ችግር ካልሆነ المسائل الفقهيه فسالوي ذودو فصلاه فاستجاده كهنه ثمن بالنيبالو ነገር خلاف طوزو هو ደረጃ አስተደብ ለምን አራቱ መዝሐቦች በአቂዳ ይላዩም በመሰረታዊ ሴጠፍ ግን በጣም ይላያል ይከራንተ ነው እንትልጣራ ቡሉግ ላይ ስንት ነገር ነው ኢማሙ ማሊክና ኢማሙ አህመድ ይሄናሉ ኢማሙ አቡ ሐኒፋ ይሄናሉ ኢብኑ ተይሚያ ይሄናሉ ኢብኑ ቀይ ይሄናሉ የሁሉም ማስተዳደር ይለያያል የፈለከውን ተከተላለ ደሊሉ አጥገበ እንጂ ይሄ ለምን እንደዚህ ሆነ ለምን ሱብሃንአላህ ማሻአላህ ሁሉም ለሁ ፈህማለው አንተ አቅረብ ይለጀልን ወደ ሙሐዲሶች ቀረብ ያለው ሙሐዲስ የሆነውን እንመታምነው ይሻል በሱናው የጠናው ይሻል ወይብኑ ተሚያ ወይብኑ ቀይም ኦ እነዚህ ስናቸው ላይ ጠንካራ ስለሆኑ አሐዲስም ላይ ጠንካራ ስለሆኑ ኢብኑ ተሚያ ወይንም አልባኒ መከተላሉ ልትል ይችላል ያንኛው ደግሞ አሰለው በዚህ መካከለ የትርስ አይፈጠርም የግድ እንጣላ ካልሆነ ልትል አጣላ መጣለትን ፍትህያ የሚያጣለው አተውሂድ ወልአቂዳ ያጣቀቀ الله እንደመጣብን ታኒ ብሎ وتخصيص الاثنين هو لتبدون الاثنين اللي جاءتوا بالذكر الذكر لإثبات وجود الإصلاح ما أفتارك فلم يجبنه فيما فوقهما مساك الليل فلنسوا بلايا لهم بطريق الأولى ببلاتنا واتقوا الله الله انصره لك في كل أموليكم فهلهم قداتوا الله انصره لعلكم ترحمون كالله إذنة عند التابعين بسبب التقوى الله انبى مسراتك كالله مهرة عند الشراك الله انصره أفتارك انجي أفتار ترسل انجي أفتار ሰውን አዋጅ እንጂ አጣጣቀል ነገር መጠጣት ዋጥ አድርጎ ማያዝ እንጂ አጣጣቀል ያቃለ እንደተባለ የለም ሙስሊም እንዳይጦስ ከተፈለገ የሚገርመው ደግሞ የሚገርመ ተናጋሪ ነው የምትሆነው ሌላው ላይ እኮ ዱዳ እልም የለው ወይ የሆነ ነገር የለው ሱናውም ላይ ጠንካራ አይደለም ለዚህ ነገር ግን የሚመጣለት ፖለቲካ ያስመሃል الحي الذي لا የሚገርም ሩዚያ ተጋሪ ነው የምትሆነው ማሳመንም ትችላለህ ማፍያ ነው ሸይጣን ይረዳል ሰውን ለማስታረቅ ያጥራል አንደበት ይተሳሰራል ለማጣላችን ሸይጣን ስለሆነ ባንተ አንደበት የሚናገረው ምንድነው የምትናገረው ይገርም አማርኛ ራሱ ይወጣል ፖለቲካ ይችን ፖለቲካን በሌላ አካል ላይ ሳይሆን በሙስሊሞች ላይ ነው ብዛት የምንጠቀመው ይሄን አነጋገር ይችላል የምንጠቀመው እድሁኛ ነስተለስ ለማባል የምንጠቀመው ነው እዚህ ላይ والله ነስተፈላ አላህን እንፍራ ደስ አለኝ ከኔ ጀምሮ ሁላችሁም ማለት እያንዳንዳችን መቆጣ እንደሰራለ ነገር እንደስከብ ይሰጥኝ ይሄው ያዋሰኩ ይሄን والله اتقوا الله في النساء በተለይ ሴቶች በተለይ ሴቶች አንተ ለካይታለህ ለእስላም መዋሰክ ምንም ጥቅም የለውም ምንም የትም አይደለም እስላምን የትም አይደለም እስላምን ሰውስ ማቀረብ ነው የሚጠቅመው አደረ ለማ አደረ በእናንተ መስራሪሙ ምንም አይበርክ ሲተና ቆሙ ተሰራን ባላለ وقوله رجع على الشيخ شيخ الاسلام من يلالو ولا يسلبون الفاسق عند الفاسق اينقوتن على المليه على الاسلام اسلاموي غودانا يتكتلن عند فاسق امصنياتو بالكليه مولو بمولو سمون اينقو يتقى يشلا سموت لي سرا يشلا ايه فاسق لا يسلبون الفاسق عند الفاسق اينقوتن على المليه الاسلام ሙሉ እስላምን የተከተለን አካል በልኩልያ ሙሉ በሙሉ እስላምን አይነጥቁትም ይሄ ሙስሊም አይደለም ካድር ነው አይሉም ወላ ይخلዱነሁ አያዘወትሩትም ሲናር እሳቱ ከማ ተቁሉሁል ሙዕተዚላ ሙዕተዚላው እንደተናገሩ አይወሚኑ ኡሱል አህሊ ሱነቲ ወልጀማዓ ከአህሊ ሱነቲ ወልጀማዓ አቋም ውስጥ ይመደባል አንሁም አህሊ ሱነቲ ወልጀማዓት ላ ይስሊቡነ አይወርሱም አይነጥቁም ሙሉ በሙሉ አይላየንፉነ ውድቅ አያደርጉም አንል ፋቲክ አንዳመጠኛ ከሆነ ሰው ላይ ወስበት አልፍስ ፍስቅ ማለት ምን ማለት ነው ወል ኹሩጁ መውጣት ማፈንገጥ ማለት ነው አንተ አቴላ ከአላህ ትዛዝ ማፈንገጥ ማለት ነው ወል ሙራድ የተፈለገው ቢልፋቲክ አመጠኛ በመባል የተፈለገው ሁና እዚህ ቦታ ላይ የተፈለገው አለዚ ያ ነው የተከቡ የሚፈጽም በአደለ ከባኢር ከፊል ተላልቁ ወንጀሎችን የሚፈጽም አካል ለምሳሌ ከሶብ ለቀም መጠጥ መጠጣትን ይመስል ወዚና ሙት መስራተን ይመስል ወስፈሪካ ለተረቀን ይመስል ማዕቲቃድ ፍርመት ይባል حرامነቱን ከማስተቡ ጋር ይሄን የሚያደርገው ሰውዬ ፋሲቅ ፋሲቅ ይባል ከሌላ ቦታ ومن لم يحكم بما انزل الله فاولئك هم الفاسقون የሚል ሲመጣ ፋሲቅ ግልግዚ ሁልጊዚ ወንጀል የሚሰራ ማለት ብቻ አይደለም ፋሲቅ ሙሽሪክ ሊሆን ይችላል ፋሲቅ ካፊር ሊሆን ይችላል ፋሲቅ ሙናፊቅ ሊሆን ይችላል ፋሲቅ ምን ሊሆን ይችላል የረሳ ሊሆን ይችላል ፋሲክ ከታቦ ተው ይለቀጠናል ይሁን ሁሉ ሆዳን ሆዳን ፋሲክ እዚህ ቦታ ላይ የተፈለገ ይሁን የትኛውን ፋሲክ ነው ወንጀለኛው ነው ሙት መጠጥ ምን የሚያደርገው የሚጠቀመው ሰው ማለት ወልሙራዱ ቢፋሲክ ፋሲክ ማለት ሆና እዚህ ቦታ ላይ አለዚ የርተኪቡ የሚፈጽመው አካል ነው بعد الكبائر كثير ወንጀሎችን ተላልቁ ወንጀሎች ከሶብ ለከም መጠጥ መጠጣትን ይመስል ወዚና ሙት መስራትን ይመስል ወጥሪቃ ለብነትን ይመስል ማዕቲካድ ወፍርመት ይባል የዚህን حرامነቱን ከማስተቡ ጋር حرام ነው ብሎ ከማስተቡ ጋር ያንን መስራት ማለት ነው አልሚልጅ ማለት አለዚ ዓለሚለት الاسلام በእስላም ጎዳና ላይ ያለ ወለም يرتكب ያልሰራ ሊነዘኑ ከወንጀል ያልፈጸመ ማዩ ጂቡ ኩፍራ ካፊርነቱን የሚያረጋግጥ ነገር ያልፈጸመ ግን حرام ሰጥቷል ይሄን ሰውዬ ሙስሊም አይደለም አይባባናል አንድ ሰው አጅነብይ ሲሆን ቃራ ሱሪ የለበሰችም ሲሆን አቅፎ በመንገድ ላይ የሚሄደው ሙስሊም ወንድምህን ምን አይባል እኮ ሙስሊም አይደለም አይባል በነጭት ሆክ ማይፈጸም አደራችሁን አደጋ ውስጥ የሚያስገባን والله አደራችሁን አሁን ማደራችሁ አንድን ሰው ስለተናደ እኮ ሙስሊም አይደለም ዝም ብሎ አይባልም ሙስሊም አይደለም አይባል በቃ የሆነ ወንጀል ሰርቷል ነው እንጂ የሚባለው ይሄ ሙስሊም አይደለም ይሄ ሙእሚን አይደለም ይሄ እንደዚህ እኮ ካፊር ነው ይሄ ሙሽሪክ ነው ይሄ ፋሲቅ ነው ቶታል ያንኛው ፍስቅ ሰተን ማለት ይሄ በጣም ከባድ ነው አዱላህ ምናምን እንካይ ማርተኪቡ ቢነዝሩቢ ማይንጂቡ ኩፍራ ካፊርነትን የሚያረጋግጥ እስካል ተጠመ አይደለም የለኝ ማለት አህሉ ሱና ወልጀማዓ አህሉ ሱነቲ ወልጀማዓ ላይስሊቡነሁ አይነጥቁትም አንዴ መጠጥ የሚጠጣን ዲና የሚሰራን አካል አይነጥቁትም አልኢስላም እስላሙን አይነጥቁትም ቢልኩልያ ሙሉ በሙሉ እስላሙን አይነጥቁትም فيحكمون عليه بالكفر بس ላይ በኩፍር ብይን አይሰጡም كما تقول الخوارج في الدنيا خوارج في الدنيا ላይ እንደሚሉት እነሱ አይደል فيحكمون عليه ብይን ሊሰጡበት ዘንዳ ቢልኩፍር ካፊር ሊሉት ዘንዳ እስላሙን አይነጥቁትም የሚጠጣን ሰው ይጠጣ ያቀሳት ያንን ነገር መንከር እንጂ ካፊር አይባል ልጅ የሚሰራው ኸዋርጅስ እንደሚያደርጉት ማለት ነው ትግል ولا يخلدونه اهل السنه والجماعه ይዘወትራልም አይደል ሲናር እሳት ውስጥ ይዘወትራል የሚልም ጥይና አይፈጥም እያحكمون عليه بس ላይ ጥይና አይሰጡበትም ቢልخلود በመዘውተር ሲናር እሳት ውስጥ الاخره በአኺራ ዓለም እሳት ውስጥ ይዘወትራል ለማይሉም ዱንያም ላይ ካፊር ነው ማይል ይቆጠባል ወአደሙ ኹሩጅሂ ምንሃ ከጀሃነም ውስጥ አይወጣም ማይል ኢዛ ደኸላ ጀሃነም ከገባ አይወጣም ማይል አይወጣም ማይል ሊገባም ዲና የሚሰራ ሰው ሊገባም ላይገባም ይችላል አይታወቅም ኸዋሪጆች ግን ምንድነው ይገባል ነው ይችላል ይገባል ካድር ነው ያለው አንድ ጊዜ ዝሙት የሰራ አንድ ሻመጣውት እንደመለከ ነው ያለው ሙሐመድ ግን ያገላልጻቸው ማለት ነው ወላ ይخدዱን ወክና አንስነቱ ወልጀማዎችን ጃንም ጻዶ ወጥሩት አያኩሙ ዐለይ ቢልኹሉድ ይዘወትራል ለምን ቢዝን አይሰጡን ሲናሪ ሲልአኺራ ባኺራ ጀሃነም ወአደም ኹሩጂ ምንሃ ከሳት አይወጣም ማለት ነው ዛሬ ፈላሳ አስከዘፋ كما تقول المعتزله معتزله وش እንደሚሉ معتزله እንደሚሉትና ወልኸዋሪጅ ኸዋሪጅ وش እንደሚሉ ما الفرق بين المعتزله والخوارج حسب كتابي شتكون ليس خوارج من المعتزله من اللي يقول لك ايه من مفتاح من محمد انوار المعتزله انها خوارج من دين اللي يقول لك ኸዋሪጆች ሐራ ዲናን የሚሰራን ሰው ኸዋሪጆች ምን ይሉታል? ጀሃነም ደግሞ እሺ ሙዕተዚላዎች ምን ይላሉ? ዝሙት የሚሰራ ሙእሚንም አይደለም ካፊርም አይደለም። አኺራ ዓለም ላይ ምን ይላሉ? ጀሃነም ይዘወትራል። ኸዋሪጆችና ሙዕተዚላዎች ዲና በሰራ ሰው ላይ አኺራ ዓለም ላይ ተመሳሳይ ባህሪ ነው ያለው። ዘወትራ ነው የሚል ሁለቱ ዱንያ ላይ ግን ሲያደ መስጠት ይለያያል። ኸዋሪጆች ካፊር ይሉታል። እነዚህ ደግሞ መንዝሉን በይነ መንዝለተይ ፈልሙዕተዚላ ሙዕተዚላ ይረውና ያስባሉ አንል ፋሲቅ አንድ ፋሲቅ ይላሉ። ላይሰማ ሙስሊምን ሙስሊምን ማይባልም ወላ ካፊራን ካፊር ማይባልም ማለት ሙዕተዚላው ያዙት ወከይ ሙዕተዚላው በል ሆ እንደውም ይሰዋሉ ሙዕተዚላው ይሄን حرام ይሰራ እንደውም እነሱን ፊልመንዝለቲ መንዝላ ደረጃ ነው ያለው በይነ መንዝለተይ በሁለቱ ደረጃዎች መካከለ ያለ ደረጃ ነው አለ። ሙእሚንም አይደለም ለምን ወንጀል ሰርቷልና ካፊርም አይደለም ለምን ኢላህ ኢላላህ ኢላላህ እዛ ማላስከቡትም ከዚህ ማስወጥተውታል። ሶስተኛ አካል ማለት ነው። ስለዚህ ደግሞ ይሄ هذا حكمه ይሄ ብይኑ እንደውም ሙዕተዚላው ስል ዱንያ ዱንያ ላይ የሰጠው ጥቅም ይሄ ነው መንዝለቱን በይነ መንዝለተይ ነው። واما حكمه عندهم في الاخره واما حكمه عندهم ان السوزن درجه في بينه في الاخره اخره عالم لا يلو درجه ደግሞ فهو مخلد في النار وصافي زل عالم ينور الله والادله مرجعات على بطلان هذا المذهب يهم مذهب لشو لما درك كثيره اجيك بزو دليل وشال بطام بزو دليل وشال بطام بزو دليل قال توبت كادرجه عندكم وان زنا وان سرقنا للنبي عليه الصلاه والسلام የጠና ዘጠኝ ነፍስ እየገደለው ሰውዬ ጀነት እንደገባ ነብዩ አለይሂ ሰላቱ ወሰለም ነግረውናል አይደል? ወላድለቱ ወላ ቡጥላኒ هذا المذهب ያከሂዳቸውና አይዶሎጂያቸው ውድቅ ከንቱ ለመሆኑ ከፊራቱን ብዙ መረጃዎች አሉ። ወቀድ መረ بعضها كثير الفرق ولا كتنا وسيأتي ذكر بقيتها የቀረው ደግሞ ዝርዝሩ ይመጣላችኋል።